መሰለህ ቆንጆ ደርሳለኝ ኢትዮጵያ ምግብ ማጣት የሚጨርስ ማለት ነው። እሺ ቢስሚላህ ስንበል ከ166 ጀምርና አሁን በቃ ራፍሊ እንትን ራፍ የሆነው እንትን ነው የምሰጣችሁ። ጥልቅ ውስጥ አልገባም ምክንያቱም ተገልጿል። ሶስት ሳምንት ተገለጸ። የቁል ስብሃነ ተዓላ وما اصابكم يوم التقى الجمعان فباذن الله وليعلم المؤمنون مؤمنين الى ما سفر ان انت غزوه احد صحابكم مجمره اشنفاتكم كذا ستستدرجوا دمو الله ليقطعكم فلقوا دمو تشنفاتكم ادلم ان هولت وتادر سيغنانيو قريشنا صحابكم سيغنانيوكو يمتى مشنفكم كاني نو الى خلاص بزوا تتشجروا ያሸነፍኳችሁ እኔ ነኝ ወሽቹ አይደለም ተሳስተታችሁ ልቀጣችሁ ቢዬ ማሸነፍን ባል ነገር ያወረስኩ እኔ ነው ብዙ አትፈላሰፉ ምክንያቱም ከኔ ነው ይላል ለምን እንደዚህ ያደረክ ጌታዬ وليعلم الذين نافقوا وقيل لهم تعالوا قاتلوا في سبيل الله وادفعوا قالوا لو نعلم قتالا لاتبعناكم እና ምንድነው منافقዎቹ መጀመሪያ መታወቅ አለባቸው ማናቸው ሙናፊቆች መታወቅ አለባቸው? ምን ነው አይሰማህም እንዴ እንትኑ በረካ ምን እንደዚህ ይሰማል አይሰማም ብዙ ይቆራረጣል እንዴ? እሺ ምን ላድርግ እንግዲህ ይሄ ነው ያለኝ ኢንሻአላህ ይቆራረጣል በረካ ይቆራረጥብሻል ምን ነው ማይክ ይዘሻል በእንትኑ በበደብ ሁለት ሞተ ከመቶ ይስማል አለኝ እንግዲህ ጁንዱላህ ማሻአላ ኦኬ እንግዲህ ልቀጥል ስለዚህ ይሄ ማዕረካ ያለ የኡሁድ ማዕረካ ሁለት ሀቅና ባጥል የለየ ትልቅ ጦርነት ነበር ወንድሞች ለዚህ ነው እንግዲህ እና ሙናፊቆቹ ቢጃብ ሰብላስቲን እንሂድ ስለዋቸው እንብ ያሉ طيب ሌላ ይቅርስቲ ሌላ ይቀራሏቸው ሰዎች ሰውና የጂሃድ ሰብላ አገራቹ ለአገራቹ እንኳን አትከላከሉ መዲና ሊወሩ እኮ ነው የመጡ እነዚህ ቁረሾች ስለዚህ ለነቢያችን ተውትና ለአላህ ተውት መዲና ኩል ትወረረች ክብራቹ መዲናቹ ሚስቶቻቹ ልጆቻቹ እኮ አሁን ሊወረሩ እኮ ናቸው ለዚህ ብላችሁ ማትተናትሉ እንዴ አትዋቁ ያቆል ያን في سبيل او ادفعوا ادفعوا ማለት ተከላከሉ ለአገራቹ ሲሏቸው قالوا لو نعلم القتال አኔ የጦርነት ስልት ብና ከነረ እንዋጋ ነበር ይያት ትርጉሙ ነው ሁለተኛ ደግሞ ያኔ ጦርነት መኖሩ ብና ከኖረኮ እንሄድ ነበር ግን ጦርነት መኖሩን አናቀም ነበር ምክንያቱም ነቢያችን ሰለላም አንውጣ ሲሉ ሰሃቦች ንውጣ ሲሉ ያኔ የነፋት ቃላት ነው እንግዲህ ልሸሹ ስለፈለጉ ነው طيب يقول سبحانه وتعالى الذين قالوا لاخوانهم وقعدوا لو اطاعونا ما قتلوا قل فدرؤوا على انفسكم الموت من ينبر نزا منافقون الذي سبا يتجدلكو انيا كواتوتو برناچو نبر ان ينيا تعزاز ينيا مكر سمتو بايوتو نورو لجهاد سبيل الله بايوتو نورو اي يتجدلوم نبر يولاچو يگنده وسوسه يا شيطان نجر نو لمثاله ወንድም በጂሃድ ሰብላህና ይገደል አይደለም እኔ እኮ ቢየው እኮ ነበር አትውጣ ቢየው ነበር ግን አይሰማም እኮ ይህ የሚል ሰው በማንኛውም ነገር ይሄ የሚል ሰው በቀዳ ወ ቀድር ያምነ አንተ አትውጣ ብለው ነው ሄዶ የተገደለው ላ እድሜው ስለደረሰ አይደለም ወይ አጀሉ ስለደረሰ አይደለም ላ እኔ እኮ ነው መክሬው ነበር طيب መክረህ ቢቀበርስ አይሞትም ነበር ይሄማ እነዛ ስድስት እንትኑ አርካን الايمان የተባሉ الايمان بالله واليوم الاخر يمنه والايمان بالقدر خيره وشره من الله تعالى انت فرسبها لي ነገር ከስድስት ايمان አንድ ፈርሰብሃ እኔ መክረው ነበር ባይሄድነው አይገደልም የሚለው የሙናፊቆች ንግግር ነው እና ምን ይላል الذين قالوا لاخوانهم اخوانهم يعني ينسوا مساي المنافقين مسول ነበሩ وقعدوا لو اطاعونا لسحبوا ለዛ በጦርነቱ የተገደሉ ሰዎች እና ወንድሞቻችን የሚሏቸው ምንድነው የቀቢልነት እንትን ያገራችን ልጆች ማለታቸው ነው እና ቢቀበሉ ለሩ ማቆቲሉ አላህ መለሰላቸው قال قل فدرأوا عن أنفسكم الموت إن كنتم صادقين. ونتنيش قونا تشستي لراساتشو موت سمتا استتكلاكل موت سمتا الموت برستي كتيشلن أجولو كنتن كمتا تموت اللهنجي نوميلو. قل فدرأوا ادرأوا مادنو إن كون الليلة لراسو إن كون موت سمتا استتكلاكلا تشلن ميدان. طيب كذا قلتلو الله سبحانه وتعالى ينهل لتقسات سيسات قويتو بس انت آنو بس انت آياكونو الله يتناكرو سنخوزو فوحد ان انت النزي سلاد الرقاتو النزي سلاد الساساتاتو النزي مادرق اللا باتو النزي مخن نبر النزي مخن نبر بلو هنو كرماتشو مهالا كذاب السلاح بطانقلي سبحان الله العظيم من علاتشو بلولو لنقراتو يني باروش إلان النزا سبا يتقدلو باتوكو يجهدو مسلاتشو كنيقاكو جنة كونو يالو الله أكبر النزا يتقدلو كترارا يوضو تساستو يتقدلو النموس عبد بن عمير النزا يتقدلو حمزة بن عبد المطلب ضمونو تقدلو ودان تمتو جنة يقبو نعم بل الله سبحانه وتعالى من بلوال النزا بجهات سبيل الله موتو يتقدلو موتو على مالتو كالكلمو الموتو كني قال لا شون دموش بجهاد في سبيل الله يتقدلوا بأنتن يا جهاد في سبيل الله الموتو عندهم عندهم علماء شمالو متوال كالي درك بلو يه يعني قرآن عند تكارم تحسبو قرآن عند سدبي الله وشتام عند درقنهم تحسبو في جهاد في سبيل الله يموت سو الموتم اسمعوا الآية اللي هي 169 آية ولا تحسبن الذين قتلوا في سبيل الله أمواتا بل أحياء عند ربهم يرزقون سبحان الله بمول الاستشهاد يدرقوا ما شاء الله ما شاء الله عندنا تشوف فردوس العلاء لذلك لما بليلة جنة قبطوا يعني يتمتعون تشو على الله سبحانه وتعالى أهون ما فراسك أسفل لقب الله بقبط سعانه يتنقروا قل استيما جمّريا إيجن آياء اللي توردج بلن بنتيك أندان لو مفسيرو شومن ألو إساو بنام بسموت ونموش كان دامت بسيح تقالي شو نبر أهون قل لك بوتاو متاراسو بزيه قزوة أحد كموتو ويمكتقدلو أندو عبد الله ابن حرام البلان عبد الله ابن حرام لجو جابر ابن عبد الله ابن بلو يتوك صحابي بزو حديث يا نبي أشهد حديث يا متألن السؤال دلو أهون عبد الله بن حرام ودت أرنة السجابة من الذبرتا قال لاتشو والله إني لأشم رائحة الجنة إلى قال أقول سيقدر يا جنة شتو إيا شتتكون أهون لك قدلني جنة لقبانين يا لت أرنة السجابانا أمس الدست كوثيروش قدلو قدلو تنا موتي خلاص الشي موتو يتحدي لا إلى الله ترجعون لا إلى الله تحشرون لا إلى الله ودى الله في دمارتنا أهن نبيه صلى الله عليه وسلم قد أرنته بخالات وات تنسلنا أين جابر أين جابر أين جابر ألو جابر نام تقولين جابر ما نوتا قال لاتو يا عبد الله بن حرام يتقدلو يسلجنو جابر نتا فقال يا جابر ألو الله سبحانه وتعالى من يوم سو سنة سيادنا قر بسنة بسو مهكل بالله ما بسو يوم مهكل لازم واسطة يعني انتنا اللي كتا فيت لفيت الله يانا قروا سوية لم بزي سكاهم درس الله سبحانه وتعالى فيتنا فيت لفيت يانا قروا يلمروا إلا أباك بجابر أباتي أو مديت هوني تنات الناس تقدلم أو الله تقبلوا ثمنا لو الله لو يا عبد الله يسطه جنة دسم له هل هاو رب والله دسم لنيال اندزي بغن ما للا قده يكون البر طيب من تفلق الله أرضيت دس على خلاص بني هون دستنيا له ألو الله لعبد الله من حرام كنو نعم يا ربي دستنيا له قد بشرط ألو شرط ألو من دونه شرط اند قنا ولا الدنيا انت تملسلنا اند قدل اند مل اند موت اند قنا تملسلنيا له اند قدل اند موت اسكيوم القيامة إنس تجد ليه تجد ليه سمت تمر سبعين يوم እንደገና እገድላለሁ እንደገና ተመልሰኝ ለምን ብዙ ሸሃዳ እንዳገኝ እንደዚህ ከሆነ ከፍያው ሱብሃንአላህ العظيم ህይወቴን በሙሉ ለምን አልገደልም አለው ይሄ አንድ ነው አለው ሁለተኛ ደግሞ ጓደኞቼ ያልተገደሉት ከነቢያችን ሰለላሁ ዐለይሂ ወሰለም ያሉ ሰሃባዎች ይህ እንዳለኩ አያውቁም ጀና መኖሩን ብቻ ነው የሚያውቁ እንጂ ጀና እንደዚህ መሆኑ ካወቁማ ወላሂ አሁን ሄደው ነው የሚገደሉና ላበሽራቸው ላከኛ ና አብዱላህ ኢብኑ ሐራም ሁለት ነገር ጠለብ አለው ማለት ነው አንዱ ለሰሃባዎቹ የጀና ንዕማ ሊያበስራቸው ይፈልጋል ሁለተኛ ደግሞ ተገድሎ እንዲመለስ እስከ የውመል ቂያማ ሊገደል ይፈልጋል አላህ ሱብሃነ ወተዓላ ምን አለው ያ አብዱላህ አለው ነዓም እኔማ ድሮ ሰው ሲፈጠር የሞተ አይመለስም ብዬ ወስኛለሁ ስለዚህ አንተ ወደ አዱንያ አትመለስም ተገድልሃል ኸላስ ወደ አኺራ ሄደሃል ግን ያንተ መልእክት ለሰሃባዎቹ አደርስልሃለሁ አለው እንዴት ተደርስልኛለህ فقال الله سبحانه وتعالى يا جبريل تعال ይህን አያይዘህ ወደ መሐመድ ሰለላሁ ዐለይሂ ወሰለም ሂድና ሰሃባዎቹ ይስሙት ይህ ነገር ብሎ ይህን አያ ወረደ አያው ምን ይላል ولا تحسبن الذين قتلوا في سبيل الله امواتا بل احياء عند ربهم يرزقون እነዛ የሞቱ የተገደሉ በጂሃድ ሰቢል الله እኮ ሞተዋል አርፈዋል ሄደዋል እንዳትሉ አሉ ግን ህይወታቸውን የቀየሩ ከዱንያ ህይወት የአኺራ ህይወትና በጀነ አሉ ይላሉ ከዛ በኋላ ቀጥሎ ፈሪሺን ወረ በጣም ደስ ያላቸው ነው እነ አብዱላህ ኢብኑ ሐራም እነ ሙስዓብ እነ ሐምዛ ከኔ ጋር አሉ በጀነት ደስ ያላቸው ነው አለ ፈሪሺን ቢማ አታሁም አላሁ ሚን ፈድሊሂ ወየስተብሽሩን ايش معنى يستبشرون ያው አብዱላህ ኢብኑ ሐራም ያለው እኮ ነው ይሄ ነገር በጀነት ተደስተው እየኖሩ እንደገና ለናንተ ሊያበስሩ እየፈለጉ ናቸው ويستبشرون بالذين لم يلحقوا بهم جنا يتجدلوا ወንድሞቻችን ሰሃባ ስላሉ ባከ ጌታዬ ከዚህ ከጀና ወርጄ እነሱና በስሬ ልመለስ ይያሉ ናቸው سبحان الله ልክ ከአብ الله ابن حرام ያለው እኮ ነው መልእክቱ በቁርአን መልክ መጣ ማለት ነው ويستبشرون بالذين لم يلحقوا بهم من خلفهم الا خوف عليهم ولا هم يحزنون ان اذنت يميبال ነገር ጠፋ ፍራቻ የሚባል ነገር ጠፋ ጀና ገቡ እስከናንተ ደሞ ሞታችሁ ተመጣጣችሁ ከነሱ ጋር እስከምትከላከሉ እየተደሰቱ ሊቆዩዋችሁ ነው ብሎ አላህ ቁርአን አወረደ ቀጠለና يستبشرون بنعمة من الله وفضل وان الله لا يضيع اجر المؤمنين الى سبحان الله ان የማይ ወደር የለለው በጤን የለለው መሳይ የለለው ንዕማ እንትን እየተነዓሙ ናቸው ስለዚህ አላህ ደግሞ የሰራው ስራ አጠፋልህም ኢላ አላህ ሱብሃነ የአላህን ፈድል የአላህን ቸርነት የአላህን ጸጋ አጥርተም እኮ ብሎ ይህችን አያወረደሽ አያው አልተጨረሰም እንደገና ምን አለ الذين استجابوا لله والرسول من بعد ما اصابهم القرح للذين احسنوا منهم واتقوا اجر عظيم دمو ليلى بسرات نسطاچو انانته اهون اذا مريت يقراچو ابزنيچاشو قوسلاچوان يعني بشانجا بسيس بغوراده بتورواري طور يتنكاچو ناچو قوسلاچوان جن ابشرو يقوسلاچوت نغر بمولو الله يطفاو الذين استجابوا لله والرسول من بعد ما اصابهم القرح اندغنا قسلو يالو ود طورن تبالونا اشيال قسلو انكس يالو كنو عندو غور تقرته عندو عينو طفى عندو منامن انجتو قسله يهن كل ياله نبياتي صلى الله عليه وسلم جهاد في سبيل الله سنت ودياونو اشي بلو بقى تسبسبو يتكستو من نبر مسلاچو የተከሰተው እንግዲህ ጦርነቱ አለቀ። ካሊድ ኢብኑ ወሊድ በስተጀርባ መጥቶ 50 ሰዎች በዛ ተራባይ ነበሩ ፈጃቸው። እንደገና ወረደና ትርብክክክክ በቃ ረብሻ አነሳዛ ብዙ ሰው ተገደሉ ማለት ነው። ብዙ ሰው ደግሞ ቆሰለ ማለት ነው አይደለም? አሁን ጦርነቱ በዚህ በክሳራ ሲጨረስ ቁረሾቹ ሶስት ናቸው ተመልከቱ እንግዲህ ወደ አገራቸው ሲመለሱ ሸሽተው ሲሄዱ በመንገድ ሸይጣን አገኛቸው ኢብሊስ መጣና ሰበሰባቸው ሰው መስሎት መጣና ሰበሰባቸው ምን አላችሁ እንዴት እናንተ መሐመድ ደክሞ የመጨረሻ እንትን ሲደርስ ወደ አገራችሁ የምትመለሱት እኮ ትልቅ እድል ያጠፋችሁ እኮ ነው አንድ ሰው በቦክስ መታው በራስ መታው በእግር መታው በሸንጃር ጋር መታ አድክመ ስታወድቀው ለምን አትገድለው ለምን አትጨርሰው እንደዚህ እናንተ እኮ አሁን የተመለሳችሁ ያ ቁረይሽ መሐመድ እኮ ደክመዋል ሰባ ተጎድሎ ሰባ ቆሰሉ መቶ ቆሰሉ የቀረው ነገር እኮ የለም እንዴት መለሰላችሁ አላቸውና እሺ ብለው ወታደሮችን በሙሉ ኦርጋናይዝ አደረጉና ሊመለሱ አሁን ቢመለሱ ኑሮ ሰሐባዎቹ አለቀላቸው خلاص በዚህ ወድለዋል 300 ሙናፊቆች ሄደዋል ሰባ ተጎድለዋል እንደገና ሙኬ 300 ቆስለዋል አሁን ምንም ነገር የላቸው እነዛ ግን 3000 ናቸው የቆሰሉ ሊኖሩ ይችላሉ እና ለመመለስ እንደገና ተስብባሉና ለመመለስ ይችሉ ምን ተገኘ ማን ይመልስልኛል ማን ይመልሳል ምን ተፈጠረ እዚህ ላይ ለመመለስ ያልቻሉት ምን ነበር ይጎበዝ ሰው ካለ ይመልስልኝ የለም እንደ ቁርአን ቀርተናል ሁሉ ተፈስሮ ሱረት አልዕምራን ምንድን ነው የከለከላቸው ፍርሃት እሺ በቁርአን رعب ما شاء الله ما شاء الله نعم رعب الله رعب የሚባለው ፍራቻ በልባቸው አስገባና ራትችሉት መሐመድ እረ እንደዚህ ነው ሌላ ሜላ ያመጣላሁን መላእክቶች ይወርዳሉ ይፈጃቸዋል የሚል ፍራቻ አላህ ተቀመጠና ኖ ብሎ ተመለሱ لكن ምን አደረገ سبحان الله العظيم يا اخي يعني ነገ በደንብ ተረዱኝ ነገ ስጠይቃችሁ ምንድነው ያለ እንዳትሉ እሺ አሁን ፈሩና ለመመለስ ወሰኑ እንዲመለስ ወሰኑ لكن ابليس አልተኛም አላረፈም አልተዋጠለትም ምን አደረገ ሰውላከና ወደ ነቢያችን ሳሰለም ሰውላከና ምን አላቸው አንተ መሐመድ እናንተ ሰሃባ አሁን እኮ ጦርነቱ ተጨርሷል አርፈናል ብላችሁ እኮ ነው ወደ መዲና ገብታችሁ ልትተኙ ትፈልጉት ላ እነዛ ቁረሾች እኮ አሁን ስብስብ ብሎ ኦርጋናይዝ ሆኖ እኮ የመጡናቸው በመንገድ የመጡናቸው ሊፈጅዋችሁ ነው የሚባል ወሬ ወደ ነቢያችን ሳሰለም ላከ ማለት ነው ምክንያቱም እነዛ አንዋጋም እንመለሳለን ብሎ ተስፋ ሲያስቆርጡት በሌላ መጣና ሰሐባዎቹን ለምን ብትንትን አላረጋቸውም ብሎ መልእክተኛ ተላከ ማለት ነው ሰሐባዎቹ ምን አሉ እኔ እናንተ ብንሆን አረ እውነቱ ነው ይሰውየው ስንት ሞቶ ከኛ ሞተዋል ስንት ቆስለዋል አሁን እኮ የሚዋጋ እኮ ሰው የለም እኮ ብሎ ተስፋ ቆርጠው አንድ ነገር ያርጉ ነበር ላኪን ምን አሉ ሐስቡናላህ ወኒዕመል ወኪል አሉ አላህ ነው የሚሆነን ድሮም እኮ በእኛ ተማምነን አይደለም ጦርነት የገባ ነው አላህን ተማምነን ነው ጦር የገባ ነው አሁንም ሁለት ሰው እንኳን ብንቀር 3000 ቢመጡ እንዋጋለን አይ ጀግነት والله العظيم ጀግነት ነው ኢማን ነው አላቅም والله እና ድሮም እኮ በብዛታችን በመሳራችን አይደለም የምንዋጋው አላህ በጎናችን ስላለ ነው ሐቢቢ وحبيبتي كلكم زي ያላችሁ ይሄን በደም ዳርጋችሁ እንደማስቲካ አኝኩት ዋጡት ስኳር ዋጡት እነዚህ ነው ይሄ ነገር ነው አሁን ከኛ የጠፋ ስላሞች በዚህ በግዚያችን ይሄችን ፍክራ ጠፍታለች ምንድነው አሜሪካ ይሁን ሁሉ ቦምብ ይዛ ይሁን ሁሉ ቴክኖሎጂ ይዛ ሩሲያ ይሁን ሁሉ ስልጣኔ ይዛ ማን ምሽክላ እና ያለን እየሰማን ያያየን ነው ናም አሜሪካ ከሁሉ ሀገር የበለጠ ቆዋና ቴክኖሎጂ አላት ይሄ የማይካድ ነገር ነው አላህስ እቺ ነገር ባትርሱ አላህስ ተረሳ እንግዲህ አላህ ስንረሳ አሜሪካን እንኳን አይት ብትመጣ አሁን والله አይት ተሰብስቦ ቢመጡ ኢትዮጵያን በሙሉ ያጠፉ ይችላሉ ኩዌት ሊያጠፉ ይችላሉ ሱሪያን ሊያጠፉ ይችላሉ ማንኛውም ሀገር አይቶች ተሰብስቦ ቢመጡ ባንዲራ ይዘው ባለ ጦርነት ያሸንፉን ነበር ምክንያቱም እኛ ምናምነው በኃይል በጦር በቴክኖሎጂ ስለሆነ ነው እነዚህ ግን ምን አሉ حسبنا الله ونعم الوكيل. درومكو بالله تمامنا انه يقبان انجي بس اتشن تمامنا ان القبان معلوم يتشن قال الله مزجبتنا بقرآن اوردات معلوم. اسمعوا معي ماذا يقول. يقول نعم يستبشرون بنعمة من الله وفضله أن الله لا يضيع أجر المؤمنين الذين استجابوا لله والرسول من بعد ما أصابهم القرح للذين أحسنوا منهم واتقوا أجر عظيم. ألنا الذين قال لهم الناس إن الناس قد جمعوا لكم فاخشوه. سبحان الله أنت محمد صحابة كلهم قريش تسبسبوا إيه تملسوناتشو مفرط اللباتشو سلواتشو منالو. نعم فزادهم إيمانا وقالوا حسبنا الله ونعم الوكيل. زادهم إيمان انت سوست شو التدرج تسبسبوا إن قرامة تولي قدلوا أتشنو سبال إيمانو كفلا إنكو يقوى كوى قباني واندبوش. والله والله إصحابة كوانقوى إن إصحابة هوني تاكو إسكون درسو كوبت أم مقباتكو أم ديالين بچنقلاتي. زادهم إيمان الفرون ببانو كوانت هنا نبر لا زادهم إيمان ينبرات شو تلك إيمان السرط أفتج أمري بالله بربات شو فإلهات شو إيمانو جأمراني إنديت جأمران تقدر لله إيانو إنديت مسلات شو عقيدات شو إيمانات شو إندن ياد اللب بيقدلوا الدس يالات شو مقدر نو الدس يميلات شو هلتن ياد أمو إندن ما يشنف إندن ما يشنف دمو يا الله نوكل الناي الله انتن يزو إندن ما يشنف يأكلو كتساساتو يشنف أكلو. لكن قالوا حسبنا الله ونعم الوكيل. طيب من درس انجليك انت تسيلوا فانقلبوا بنعمة من الله وفضل لم يمسسهم سوء عند لقصينا كاتشو ان الزاء رعب سيستباب ششتو دمرينا هيلو صحابه بتقينا اتشونا بسلام اتشو ودمرينا قبو لم يمسسهم شيء واتبعوا رضوان الله والله ذو فضل عظيم إلى كذبوا هلا من الإنجليز صحابوتشو بكى بدفرد حسبنا الله ونعم الوكيل له الشيء فزادهم إيمانا إيماناتشو دم متأمر هذا لنا أهون الله سبحانه وتعالى زور لنا ودنيا متى إن أنت سوتش أمة محمد عندزي أنا تكو شيطان شيطان وكون إلى كباتشو فرو لقدلوا أتونو قريشو تموتو منامد إياله تقول لما سفرارات يتبقى كوسو منو شيطان وكونو من عليه لهم لا تشن اسكوم القيامة إنما ذلكم الشيطان منو إلى كباتشو عندموج النزا قريشو تسبسوا تملسوا لقدلوا أتونو بلو إلى كمانو من هو عندماش من هو الكواتشوستي الشيطان يقول لك الله تكسوه إنما ذلكم الشيطان يخوف أولياءه. شيطانكو يا الله وليوجهنو لأسفر الرجو يمقرأ فلا تخافوهم فلا تخافوهم كافر كافر التفرى مشريكم التفرى من لفراقيتها وخافوني إن ينفروا فقلت عند ذي أو طيب النسوكو حيالوش ناتشو الله أقوى منهم النسوكو تنالاتشو ميقاد المساعيكو اللاتشو الله أقوى منهم يكونوا ترقوا واندوش. نعم والله فلا تخافوهم وخافوني لكن من نمي فرا واندوش الله نمي فرا سوي ماي فرا من هنا اللبن أعلم الله قال لفزي من عليه إن كنتم مؤمنين ونتن إيماني اللو سو الله بيتشانو مفرانجي سيت بالوانا تفرام بال سيتو مستونا يفرام ألك أو انتنو بلايو يالو ألك يفرام والتاترو جنرال يفرام إن إثيوبيا أمريكانا تفرام يمفرراو أت بيتشانو لني بيتشار قول لي فراتشاو إني رداتشو عنه عليه إني أرمو من لا لا يتابعي يتالى أنت بسماي هنا دمو النزلي كبت أما إلن يوشي كوناتشو شيطان كوناتشو يا أخي يفلقوا يونو فلا تخافوهم وخافوني إن كنتم مؤمنين إن بكالاتشو እንግዲህ ከነሳ ተጋፈቱ ማለት ነው سبحان الله يا اخي القران انديك يتأثر والله كذا بهلك من على الله سبحانه وتعالى ولا يحزنك يا محمد ولا يحزنك الذين يسارعون في الكفر نزا منافقوك نزا يعني بسام يبدلون كافروك منافقوك ان انذذي بزو اساسزنوه بزو اساسزنوه اتسبب النسو ولا يحزنك الذين يسارعون في الكفر انهم لن يضروا الله شيئا الله انه يقولوا الله كبرون عينكم ايتشلوا يريد الله الا يجعل لهم حظا في الاخره ولهم عذاب عظيم ام بيسلكو الله اندغنا نو يسرقاتهم مكنياتهم لعذباتهم سلميتفلق اخره عندك قنطات ادل يلاتهم نغراتهم بكله بمولو فايلاتهم بمولو بالدنيا يزغا باخره للا فايل لو يكفتهو يعذباتهم فايل بتشانو يكفتهونا ለምን ብዙ ታዝናለህ ታስባለህ ትበሳጫለህ አትበሳጭ አትዘን አላህን ለነኩ አይችሉም ግን ራሳቸው ነው የጎዱ የውም القيامه ሲሄዱ ሁሉ ሙናፍቅ በዲን የሚያሾፍ እስላም ቢሆን መሐመድ ሙስጠፋ ቢሆን እነዚህ ጓደኞቻችን ወንድሞቻችን የምንላቸው የማይሰግዱ ያኒ በዲን የሚያፈዙ የሙሐጀበ ከሆነች በሷ የሚያፈዙ እንትኑ ለምሳሌ አንድ ሰው ጢሙ አርዝሞ ሰውን አጥርሳደር ሲያደርግ ወደ መስጊድ ሲመላለስ ያዩ በነሱ የሚያሸኩና የሚስቁ ተዋቸው ባከ ተዋቸው ወደ ነብይ በነሱ ነው ይላማስ ፈተና ኢነልለዚነ اشتروا الكفر بالايمان ኢማንን ትተው ኩፍር የገዙ ሰዎች ለየጥሩ الله شيئا ولهم عذاب اليم ولا يحسبن الذين كفروا انما نملي لهم خيرا نعم خير لانفسهم انذا كفروا تكشاتهم كفارغو متتتتت يميلوا بقى يمتتونا يمتتروا بطام يمنقبررونا بالله يمكفروا سوتشكو يبنساتهم كونو ميچاوتو يالو انما نملي لهم انياكو زم بلا ما يتاچن يرسناچونا يدكمن يمسلاچوان اشي تكبابانو اندوج والله اذا بعين بجريم سماچو سوتش عالو اندزي መጥፎ ስራ ይሰራሉ አረ አላህ ፍራ ስትለው ለመጥፎ ስራ ይጨመርለታል ምክንያቱም ያኒ ምጤና አለው ሙሉ ገንዘብ አለው የሚፈራው ሰው የለም እና خلاص አላህ የለም ለማለት ትንሽ ነው ይቀርው ይንቀባራል ይከበራል ምናምን እንደዚህ ትብተኛ ሆነ አይደለም ምን አለ አላህ ሱብሃነሁ ኢነማ ኑምሊ ايش ምን ማለት ነው ኑምሊ ዝም ብለን ገመዱን ይዘን የተውናቸው እንጂ ሳባርገን ከተው ወደ ቀብር እናስገባቸው ታዋቸው እስቲ ይሄዱ ይጫፍሩ እስቲ ታዋቸው ኢነማ ኑምሊ እድል የምሰጫቸው ይመስላቸዋል እንጂ ለአዛባቸው ብዙ አዛብ ሊያደርጉላቸው ነው እስቲ ያከማቹ ወንጀሎች ያከማቹ እድሜያቸው ያራዝማቸዋል አላህ ሱብሃነሁ ወተዓላ ኑምሊ ማለት ይማረት ነው አንድ ሰው ይበድላል ተውትሏል ከዛ ተውአለ ምክንያቱም ወንጀል እስቲ ይብዛና يوم القيامة دمو عذاب الدبزة إنما نملي لهم ليزدادوا إثما ولهم عذاب مهين استي ونجولة شاتشو يج أمروت يحكماتشوت مكنياتهم عليم مهين يوم وردتن يهونو عذاب سلبي تبكاتشو إلان ما كان الله ليذر المؤمنين دمو يهنت أرنة تشنفة باتجة يتشنفة تشوت مكنيات لنقراتشو ሁሉ ጊዜ ካሸነፋችሁማ ህክማው ይጠፋል ከዛ በኋላ ደግሞ እናንተ ማን ነው ትክክለኛ ኢማን ያለው ማን ነው ሙናፊቅ ማን ነው ኢማኑ ضعيف የሆነው ለመለየት እኮ በዚህ እኮ ነው የሚለየው ፈተና ውስጥ ስትገባ ጎበዙ ያልፋል ያኒ ያ ኸይን የሆነ ደግሞ ይወድቃል ይሄ ማለት እኮ ነው ما كان الله ليذر المؤمنين على ما انتم عليه يميز الخبيث من الطيب بفتنا كنو طرنا مطفو يمتايو عدلن دي وندموش قوادنياي تلتقوينا عند بوتا فوكس التارج شقر سيمت عبه مجمرا السو يمشاش كوهوني سبحان الله العظيم ايه قوادنيا عدلن مقدي مدنو اخون مدنو ملا تفوت اتو عديس من ادرق اتو عديس ترتيوان يعني بتثورة يا أشفال غير ثم بقى تلطفه بقى أي تلطفه من دنه ፕሊዝ ቢቢ ምናምን ምናምን ምናምን የነገር ባካችሁ አንድ ሸህ ደርስ እየሰጠ አትልጥፉ ብለናል። ናም ህዝቡ ለሱን ያረብ ነው ወይስ እንትን ነው? ያኒ እየ ሸይጣን ስራ እኮ ነው። ደርሱ በደንብ አድርጎ እየተከታተለ ያለ አንተ ትልጥፍና ወደዛ ሄዳል ሰውየው ደርሱ ያልፍበታል። ራሱ ሼኹ ይህን ለማየት ደግሞ እንትን ይረብሸዋል። ይህን ነገር ተብለናል እንግዲህ። እሺ ይሁላችሁ፣ አሁን የተናገርኩ ራሱ እናንተ በቃ በጭንቅላታችሁ የነበረው ምርቀና አጠፋሁባችሁ። አሁን የተጻፈው ነው የጠፋሁባችሁ፣ እኔ አይደለሁም። ማ ካነ አላሁ ሊየዘረ አልሙእሚኒነ አላ ማ አንቱም አለይህ ሐታ የሚዘ አልኸቢሰ ሚነ አጠይብ። ጥሩና መጥፎ ለመለየት ከተፈለገ መጀመሪያ ፈተና ይሰጥና በፈተናው ያለፈ ያልፋል፣ የወደቀ ደግሞ ይወድቃል። አዱንያ ራሱ ሁሉ ፈተና ነው። አዱንያ ሁሉዋ ራሷ ፈተና ነች። طيب وما كان الله ليطلعكم على الغيب دمو اهون እንደምትሸነፉ በቀዝወት እሁድ ሰባ እንደሚሞቱ እናንተ እንደምትሸነፉ መንገር አልፈለኩም። መንገርም አይፈቀድም፣ ምክንያቱም ከነገርኳችሁማ ያኒ ብዙ ነገር ሊለወጠው እና ወደፊት ብቻ ነው ምን እንደሚከሰት በፊት አላህ ብቻ ነው የሚያውቀው። ስለዚህ ጋዝው ጀምሮ እስከሚጨረስ ምን እንደሚከሰት ልነግራችሁ አልፈልግም። ደግሞ ከነገርኳችሁ ትርጉም የለውም። ለምሳሌ አንድ ቅሳ እነግራችሁና ከዛ ምን ሆነ ከዛ በኋላ ብዬ እስቲል እናንተ ጠይቃችኋለሁና ትረበሻላችሁ። እንደዚህ ሆነ ይሆናል እና አላህ ደግሞ ጦርነቱ ከፈተና ከዛ በኋላ በምን እንደሚደመደም ልነግራችሁ አልፈለኩም። ምክንያቱም ጥረት እንድታደርጉ ምክንያት ለምን መሰላችሁ? ወንድሞች ወዝወት ሲጀመር በመጨረሻ ኮች ሸነፋላችሁ ብሎ ከነገራችሁ አላህ ስብሐታላ በቃ ድክምክምክም ይላሉ፣ ተስፋ ይቆርጣሉ። ወይም ታሸንፋላችሁ ብሎ ከነገራችሁ አላህ ተገታትረው ልናሸንፍ እኮ ነው ብሎ ብዙ ነገር እንትን። ስለዚህ ይህ ፈተና ነው ይላል አላህ ስብሐታላ ليطلعكم على الغيب ولكن الله يجتبي من رسله من يشاء فآمنوا بالله ورسوله إن وإن تؤمنوا وتتقوا فلكم أجر عظيم. أنا حتى نبي صلى الله عليه وسلم عندنا نقر لو مستير من نقر عشون جي بزو نقر أي نقر عشون نبي صلى الله عليه وسلم راس عشون مفنكتهم هنا عشون أياكم نظر بقول قوار اندم يقبوا أياكم نظر አምሳ ሰዎች ትእዛዛቸው ጥሰው የሚወርዱ መሆኑን አያውቁም ነበር። ምንም ነገር የሚያውቁት ነገር የለም። ጠይብ፣ ከዛ ቀጥሎ ምን አለ አላህ ሱብሃነሁ ወተዓላ? ወላ የሐሰበነ አለዚነ የብኸሉነ ቢማ አታሁም ላሁ ሚን ፈድሊሂ ሁወ ኸይረን ለሁም በል ሁወ ሸርሩን ለሁም ፈዩጠወቁነ ማ በኸሉ ቢሂ የውመ ልቅያማ። ናዓም፣ እነዛ ስስታም የሆኑ ሰዎች ለጂሃድ ፊሰቢልላህ እንትን የማይሰጡ ገንዘብ ለምስኪን ለፈቂር እና በጣም ስስታም ገንዘብ ወዳጆች እና አዱንያ ወዳጆች የሆኑ እኮ ይላል ያኒ ገንዘባቸው በፊታቸው ላይ ተቀምጦ ቢያዩት ኸይር ይመስላቸዋል። ላ ሸር ነው፣ ሸር ነው ሐቂቀተን። ወንድሞች እና እህቶች ተመልከቱ፣ አንድ ሰው ገንዘቡ እየጨመረ ሲሄድ እሱ ደግሞ ከአላህ እየራቀ ሲሄድ ገንዘቡ ይጨምራል፣ እሱ ከአላህ ይርቃል። ገንዘቡ ይጨምራል፣ እሱ ፈሳድ ያድርጎ ስስታም ይሆናል። ይህ ነገር ኸይር እንደሌለው ወቅ ይላል አላህ ስብሐታላ። ወላ የሐሰበን እንደዚህ አታስቡ። ወላ የሐሰበን አለዚነ በኺ የብኸሉን በሰውነትህ ስስታም፣ በአህል ቤትህ ስስታም፣ በሰደቃ ስስታም፣ በዘካ ስስታም፣ ገንዘብ ወዳጅ እና አዱንያን ወዳጅ ሆናችሁ አኼራን የረሳችሁ እኮ ጤናማ እንዳይመስላችሁ። እናንተ በጣም ለእናንተ በጣም ክፉና መቅጠም እየተቀጣችሁ ናችሁ። ወላ የሐሰበነ አለዚነ የብኸሉነ ቢማ አታሁም ላሁ ሚን ፈድሊሂ ሁወ ኸይረን ለሁም ኸይር ነው እንዳትሉ። ናዓም፣ በል ሁወ ሸሩን ለሁም ፈዩጠወቁነ በዛ በሰበሰቡት ገንዘብ የውመል ቂያማ ከቀብር ጀምሮ እስከ ጀሃነም ድረስ እየተቀጡና እየተገረፉ በዛ ይሄዳሉ። አላህ ስብሐነሁ ወተዓላ ሊዓዘባቸው ብሎ ነው ገንዘብ የሚያዘም ገንዘብ የሚሰበስቡ ያሉ ያኔ ሰይጠወቁነ ማ በኺሉ ቢሂ የውመ ልቅያማ። ላኪን እነሱ እኮ አላወቁም እንጂ ገንዘቡ ራሱ ትተው ሲሄዱ ወደ አላህ ነው የሚመለሰው። አላህ ምን ያደርገዋል? ለፈለገው ሰው ይሰጠዋል። እንዴት ነው ነገር ወንድሞች እኔ ምሳሌ ልስጣችሁ አንድ ሰው ሚሊዮነር ነው እንበል አለ ሶስት የሴት ልጅ ወለደ ሁለት ደግሞ የወንድ ልጅ ወለደ ስንት ነው ልጆቹ አምስት ናቸው አንዱ ሁለቱም ወንድ ናቸው ሶስት ደግሞ ሴት ልጆች ናቸው እኔ ጋር ሆኖ ወንድሞች ይህ ሰውየው ስንት ሚሊዮን ሰጥቶት አላህ ሱብሃነሁ ወተዓላ ሰደቃማ ያወጣም አይሰግድም አላህን አያውቅም በዲን ያሸፋል እባክህ ተመለስ ብትሉት ይንቀባረራል እንጂ ወደ አላህ አይመለስም ይህ ነገር እሱ ምን ይመስለዋል ገንዘቡ እየጨመረ ሲሄድ ኧረ እባካቸው እነዛ ሙተዊዖች ደግሞ እኔ ዝም ብሎ ጢማቸው አርዝመው ሰሉም እነዚህ ብዙ ያሸፋል በቁርአን ያሸፋል በሰሓባ ያሸፋል እነዚህ ሲሆን ኸይር ያለ ይመስለዋል لكن الله سبحانه وتعالى جمدوا يتولككم بدم بسبسبو سبسبو سبسبو اندي تعذب نو الى كذلك قلتلو من عليه يوم القيامة قل عند نقر يلاوك والله ولله ميراث السماوات والأرض والله بما تعملون خبير جنزبو قدر الشاو تتوسيهد وديتي من لسان ودى الله من لسان الله لما نستوال لجوش قالوا عدلا صوص ست لجوش እና ሁለት ወንድ ልጆች አሉት አይደለም ያላህ ቁጥ ተመልከቱ እንግዲህ ይሁሉ አመታት ሰብስቦ ገንዘብ ተላተቶ ካላህ ተጣልቶ የሰበሰቦ ገንዘብ ሶስት ሴቶቹ አገቡና ማን ነው ያገባቸው አንተ አጅነቢ ነው ባድ ነው እንደም አባታቸው አያቃቸው አባታቸው ممكن እነዚህ ሰዎች ጠሉት ነበር ያረት ልጆቻቸው ይበሉት ቁጥሩ ነበር ላ አይደለም ማን ነው ይበላው የሴቶቹ ባሎች ዘመድ ያልሆኑ ምንም ያሰሩበት ገንዘብ አላህ ሱብሃነሁ ወተዓላ ጆባ ብሎ ይሰጣቸውና ወይም ጀና ይገቡበታል ወይም ጨፍሮ ደግሞ እነሱ ደግሞ ጀሃነም ይገቡበታል እነዛ ሁለት ልጆች ደግሞ ሚስቶች ሊያመጡ ነው ሚስቶቻቸው ወርቅ እየተሸለሙ እየጨፈሩበት ደግሞ ወይም ጀና ሊገቡበት ወይ ጀሃነም ሊገቡበት ነው ሰውየው በጉድጓድ እየተጨፈጨፈ ነው ነገ ደግሞ በእሳት ሊቃጠል ነው ራሱ የሰበሰበው ገንዘብ የሱን መቅጣት እንትን ሆነ የሚቆጭ የሚቀጣበት ነገር ሆነ አይደለም እንዴ ይህ ማለት ነው ወሊላሂ ሚራሱ ሰማዋት ወልአርድ አላህ በሰማይ በመሬት በጨረቃው በምን ያለ ሁሉ የራሱ ነውና ወደሱ ነው የሚመለሰው እናንተ ግን ሞኞች ዝም ብላችሁ የምትለፉት ያለ ወደ አላህ ብትመለሱ አይሻልም ወይ ብሎ الله سبحانه وتعالى بذي يتناك والمارتنا ونمشنا هتوش متو سمانيا درسنا بسورة العمران آهون انجديه ودي انتن ودي ليلة درس وستاتشوال له سلزي سورة العمران لم يمتاو سامنت بغولت كان سنيا ناماك سنيو يتش الرسى المارتنا وكذا ودي سورة النساء كما قلت اتشمب في سورة النساء ترى بتقام قنجو سورة لك የትዳር ህይወት ብዙ ነው የምትናገረው ብዙ ስለ ትዳር ህይወት ትናገራለች ስለ ውርሻ ትናገራለች ስለ ሴቶች ወንዶች ትናገራለች ስለ ብዙ ነገር ነው የምትናገረውና ወደ እሷ ከመሄዳችን በፊት አንድ ፌስቲቫል እናደርጋለን ከዛ በኋላ ሽልማት እንሰጣለን እንደገና ደግሞ እልልታ ይሆናል የስንት አመት የዳሩ ቢላል በዓል እናደርጋለን ማለት ነው እሺ እንግዲህ ሱረት አለ ዕምራን 180 አያ ደርሰናል ዛሬ አሁን ሶስት ደቂቃ ብቻ ሰርተን ወደ ሌላው ትምህርት ወስደናል ኢንሻአላህ ማይክ